የበሰለ ትርንጎ የበላ ሰው ትርንጎ ጣሙ በጣም ይጣፍጣል። በጣም ሱብሃንአላህ አጣጥማ ተጨረሰው። ሽታው ደግሞ በጣም ያምራል። ከትርንጎም ከማይምን ከብርቱካንም ከሎሚም በላይ ደስ የሚል ሽታ አለው፣ የራሱ የሆነ ሽታ። ልክ እንደዛው ነው ሙእሚን አሉ። አላህ ሱብሃነሁ ወተዓላ ሁላችንም እንደዛ ያድርገን። ውስጡም በጣም በኢማን የተታጨቀ ነው። እንደገና ውጫዊ ገጽታው ደግሞ ያምራል። ሁለመናው ንግግሩ ይጣፍጣል። ይሄ እኮ ማለት ነው ይላቸው። እይታውም ከላይ ሲያየው ሰው አንድ ዓሊም ربنا لا تجعلنا فتنة للقوم الظالمين የሚለው ሲፈስር الله የራሳቸው ለበደሉ ሰዎች ፈተና አታድርገን ማለት አለ። سبحان الله ነው። በጣም تفسير عجيب وغريب ነው የሆነብኝ። ራሳቸው ለበደሉ ሰዎች ፈተና አታድርገን ማለት አንድ ሰው በዱንያ ያለ የአላህ ስብሐነ ወተዓላ መልእክት እንዳይቀበል ራሱን በድሎ ባልሆነ አቅጣጫ የሚሰማራ ሰው አለ። ልክ የውመል ቂያማ ይመጣና ምን ነው መልእክት የደርሰው አልነበረም ወይ? ለምን ትክክለኛ መልእክት ተከትለህ ሙስሊም ሆነህ አላህ በሚወደው መልኩ ተጉዘህ ጀነት አልገባህም ብሎ በሚጠይቀው ጊዜ አላህ ስብሐነ ወተዓላ ያ ረብ ከሪህቱ ልኢስላመ ቢኩርሂ ቢሰበብ ኩርሂ ሊፉላንን ወዓላን ይላል። እስልምናን ጠልቼ ሳልከተለው ቀረሁኝ። እከለንና ከለ ጠልቻቸው ስለነበረ ሰውየው ሙስሊምን ስለጠላ እስልምናን የሚጠላ ሰው አለ። በመጀመሪያ ደረጃ አንድ ያሲን ኻሊድ የሚባል አለ እዚህ፣ ኻሊድ ያሲን የሚባል ዳዒ አለ እዚህ እኛ ጋር። አንድ ጊዜ ሲናገር ሰዎች ሙስሊሞች ናቸው ይመጡና ጎረቤቴ ካፊር ነው እስልምናን ይጠላል ብሎ ጠየቀኝ አለ። ላ ወላህ እስልምናን አይጠላም አለው። እሱ ደግሞ ኻሊድ ያሲን እስልምናን አይጠላም። ሰውየው የጠላው አንተን ነው። እስልምናን ማያውቀውም ሳያውቀው እንዴት አድርጎ ይጠላዋል? እንዴት አድርጎ ይወደዋል? ያንተ አክት ግን፣ ያንተ አኗኗር፣ ያንተ አነጋገር፣ ያንተ አሰራር አንተ የምታምነው እምነት እንዲጠላ አድርጎታል አለው። ይህኛው መዓሊም ሱብሓነላህ በተመሳሳይ ሁኔታ ረበና ላ ተጀዐልነ ፊትነተን ሊልቀውሚ ዛሊሚን የሚለው ሊለዚነ ዘለሙ አንፉሰሁም ራሳቸው ለበደሉ ሰዎች አላህ ፈተና አታድርገን ሲል እኛን ከመጥላታቸው የተነሳ እስልምናን እንዳይጠሉ አድርገን አላህ ሱብሓነሁ ወተዓላ። ሱብሓነላህ በጣም የሚገርም ሁኔታ ነው። እና እስቲ ሁላችንም ስናይ ሀል ነሕኑ መሰሉ ልኡትሩጃ እንደ ብርቱካን ነን? እምነቱ ልባችን ውስጥ ገብቶ ውጫዊ እንቅስቃሴያችን፣ እጅግራችን፣ አይናችን፣ ቃላቶቻችን በሙሉ ያስተካከለልንን? ወይምስ ሰዎች እኛን ስላዩ እምነታችን የሚጠሉ የእምነታችን የመጥያ ምልክት ሁነናል? እምነታችን እንዲጠላ ምክንያት ሁነናል? ሁላችንም ይህ ሁሉ ልንፈትሸው ይገባናል። ወደ ልባችን እንመለስ ይገባናል። አላህ ስብሐነሁ ወተዓላ ትክክለኛ የሆኑ ሙእሚኖች ያድርገንና ወመሰሉ ልሙእሚን ለዚ ላ የቅረኡ ልቁርአን የአንድ ሙእሚን ምሳሌ ዋሉ ነቢዩ ዓለይሂ ሰላቱ ወሰላም። ሙእሚን ነው ሰውየው፣ ኢማን ወደ ልቡ ገብቷል። ኢማን ልቡ ውስጥ ተረጋግቶ ጸንቶ ተቀምጧል። ወላኪነሁ ላ የቅረኡ ልቁርአን ቁርአንን አይቀራም። ሚስሉ ተምራ ልክ እንደ ተምር ነው አሉ። ጣዕሙሃ ጠይቡን ወላ ሪሐ ለሃ ጣዕሟ በሚበሏት ጊዜ በጣም ትጣፍጣለች። ተምር ቢያሸቷ ግን ሽታ የላት። ልክ እንደዛ ውጫዊ ገጽታ የሚያንጸባርቀው የዕልም ጉዳይ ነው ማለት ነው። እንግዲህ ወመሰሉ ልሙናፊቅ ለዚ የቅረኡ ልቁርአን ቁርአንን የሚቀራ የሆነ ሙናፊቅ ነው ሰውየው። ውስጡ ተበላሽቷል። ውስጡ አተላ ነው፣ ቆሻሻ ትራሽ ሆኗል፣ የትራሽ መጣያ ሆኗል። አላህ ይጠብቀንና ወላኪነሁ ቁርአን ይቀራል። በነገራችን ላይ እዩሃል እኽዋ የዱሩ ልኢስላመ እስልምናን ይጎዳል፣ ወልሙስሊሚነ ሙስሊሞችንም ይጎዳቸዋል። ያዕኒ ሸኽሳኒ ሁለት ሰዎች እስልምናንና ሙስሊሞች በከፍተኛ ሁኔታ ይጎዳሉ። رجل عالم اللسان منافق القلب عند سو ملاس علم له قال الله قال رسول الله قال فلان وعلان للعلماء وشي يتكسه كلمي بالو عالم انتهالو እከሊት የምትባል ዓሊም እንዲህ አለች እያለ ከኪታብም እየጠቃቀሰ ያኒ ማስረጃ ያቀርባል። ወላኪነሁ ሙናፊቁ ልቀልብ፣ እንዲህ አይነቱ የጭቃ ውስጥ እሾህ ማለት ነው። ለእስልምናውና ለሙስሊሞች በከፍተኛ ሁኔታ የሚጎዳ ውስጥህ ተደብቆ እስልምናን የሚያስመታና እስልምናን የሚያስጠቃ ሰው ነው እንዲህ አይነቱ ሰው። ሁለተኛው ደግሞ ዓቢዱን ያዕቡዱ ላህ ወየኽሻህ ወላኪነሁ ቢገይሪ ዕልም፣ ዕልም የለውም ባዶ ነው ውስጡ፣ ራቁት ነው፣ ሸህ ራቁት ነው። ግን ከላይ ስታው ጾም ሲጾም ሱናው ቅያመ ለይል ሱነት ضሓ የተለያዩ ዒባዳዎች ሲያደርግ ግን ከአነሁ ጅብሪል ዓለይሂ ሰላም ነዘለ ሚነ ሰማ፣ ከሰማይ የወረደ በቃ ጅብሪል ነው የሚመስለው። ሰዎች እነዚህ ሁለት ሰዎች የሚሳሳቱ አይመስላቸውም። ዓሊም የሆነ ሰው ውስጡ ሙናፊቅ ሆኖ አካሃዱን ያላየው ዕልም ስለተናገረ ቃለ አላህ ቃለ ረሱሉላህ ስላለ ሁሉም የሚሰራውም የሚናገረውም የሚንቀሳቀሰው በሙሉ ሐቅ ነው ብሎ ይወስድና ሰውየው ይጠፋል። ሐቅ ነው ብሎ ይወስዳል፣ ይጠፋል። ሁለተኛው ደግሞ ያ ዓቢዱ ሰውዬ ዒባዳ ሲያደርግ ያለምንም ዕልም ነው ዒባዳ የሚያደርገው። ወላኪን ለሚያየው ሰው ይህ ሰውዬ የሰራው በሙሉ ኸይር ነው ይላል። ሰውየው ደግሞ በጭንቅላቱ የመጣለት እንጂ የአላህ ንግግር ተከትሎ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ተከትሎ አይደለም የሚሄደው። ያኔም የቢድዓ አይነት የሚከማቹት የሚከመሩት በእንደዚህ አይነት ሰው ነው። በተለያዩ ሀገሮች ሄዳችሁ ከሆነ አላህ የሚፈሩ ዕልሙን ሐቂቂ የያዙ ሰዎች ቃለ አላህ ቃለ ረሱሉላህ የሚሉ ሰነድ ላይ ፎከስ የሚያደርጉ ዕልሙ ርጃል ላይ ጥንቃቄ ያላቸው ሰዎች የተዝረከረከ የሆነ መልእክት አያስተላልፉ። አንዳንዴ ዑለማ ዕልሙ ኡሱል ልሐዲስ ዑለማው ዕልሚ ኡሱል ልሐዲስ ሲተነትኑ አንዳንድ ሰዎችን ጣዕን ሲያደርጉ ኢነሁ ሓጢቡ ለይሊን ይላሉ። የሌሊት እንጨት ሰባሪ ይሉታል። የሌሊት እንጨት ሰባሪ ማለት ሰሒሕ ነው ደዒፍ ነው አይለይም። ኸላስ ዝም ብሎ ያገኘው ሁሉ መሰብሰብ ነው። ማን ነው ያዘገበው? ከየት ነው የመጣው? መልእክቱ ምንን ይጠቁማል? የለም ዝም ብሎ ያገኘው ሁሉ በአረብኛ ተጽፎ ስላገኘው አረብኛ ወደ አማርኛ መተርጎም ይችላል፣ ወይም ወደ ተለያዩ ቋንቋዎች ዝም ብሎ እያመጣ ማዝረክረክ ነው። እና ሁለቱ እስልምናና ሙስሊሞችን ይጎዳሉ። ከፍተኛ የሆነ ጥንቃቄ ልናደርግ ይገባናል። እንደምታውቁት ያ መቶ ሰዎችን የገደለ ሰውዬ 99 ሰዎች ከገደለ በኋላ ተውባ ለማድረግ ፈልጎ ወደ አንድ ዓቢድ ነው የመጣው። ያ ዓቢድ ግን ዕልም የለውም፣ ዝም ብሎ ዒባዳ የሚያደርግ ነው። ልክ ፈትዋ ሲጠይቀው ፈአፍታ ቢገይሪ ዕልሚን ፈበለ ወአበል፣ ያለምንም እውቀት ፈትዋ ሰጠ፣ ራሱንም አጠፋ፣ ሰውየውም ለጥፋት ዳረገው፣ መቶኛ ሰው እንዲገል አደረገው ማለት ነው። አላህ ይጠብቀንና ሙናፊቅ ሆኖ ቁርአን የሚቀራ ሙናፊቅ ሆኖ የዲን የእስልምና ጉዳይ የሚናገር ሰው ምሳሌ ዋሉ ነቢ ሰለላሁ ዐለይሂ ወሰለም መሰሉ ረይሓና፣ ልክ እንደ ረይሓና። ረይሓና ምንድን ነው ያ ጀማዓ? አሪቲ፣ አሪቲ ታውቃላችሁ? አሪቲ በጣም በዚህ በገጠሩ አካባቢ በጣም ይታወቃል። ወሎ አካባቢ እነዚህ ሳዱላዎች ገና አዲስ ሊያገቡ አካባቢ በጣም በከፍተኛ ያዘወትሩታል። ልብሳቸውም ላይ፣ ጸጉራቸውም ላይ፣ የተለያየ ነገራት ኪሳቸውም ላይ መተሉ ያኒ አረይሓና አሬቲ፣ ልክ እንደ አሬቲ ነው ሽታው፣ በጣም ይጣፍጣል፣ ደስ ይላል። ዕልም ከየት ይምጣ ከየት ይጣፍጣል። ግን አንዳንድ ዓሊም አላሁ አዕለም ሙናፊቅ ነው ማለት ትንሽ ይከብዳል። አንዳንድ ጊዜ ሰዎች ሲሳሳቱ ወይም ደግሞ ከመንግስት ጎን ተሰልፈው ሙስሊሞች ወንድሞቻቸውን ሲያስጠቁ ቀጥታ ወደ ሕኩም የምንሄድ ሰዎች አለን። እከለ ሙናፊቅ ነው፣ እከሊት ሙናፊቅ ነች፣ ሙናፊቃ ነች እየተባለ የምነገር ሁኔታ አለ። እንዲህ አይነቶቹ ከፍተኛ ጥንቃቄ ልናደርግ ይገባል። ስህተት ላይ ነው ያሉት፣ በዑለማዎች በኩል ሊወገዙ ይገባቸዋል እንጂ ፍርድ መስጠት ለአላህ ነው ስብሓነሁ ወተዓላ። የሙናፊቅ ሁኔታ ነቢዩ ዓለይሂ ሰላቱ ወሰላም እና የተወሰኑ ሰሓባዎች ነቢያችን የነገሯቸው እነ ሑዘይፈት ብን ልየማን እነ አነስ ብን ማሊክ የመሳሰሉ እንጂ ሌላ ማንም አያውቅም። ሓታ ዑመር ረዲየላሁ ዐንሁ ወአርዳ ወደ ሑዘይፈት ብን ልየማን ረዲየላሁ ዐንሁ ወአርዳ እየመጣ ሀል ዐደኒ ነቢዩ ሰለላሁ ዐለይሂ ወሰለም መዓል ሙናፊቂን፣ ከሙናፊቆች ጋር ቆጥረውኛል እባክህ ንገረኝ እያሉ ሲጨነቁ ነበር። ማዓ አነሁ ምን ልዓሸረት ልሙበሸራ ብልጀና በጀነት ከተበሰሩ አስሮቹ መካከል አንዱ ሁነው ሳለ ዑመር ብኑ ኸጣብ ረዲየላሁ ዐንሁ ወአርዳ የሙናፊቅነት ጉዳይ በጣም ያሰጋቸውና ያሳስባቸው ስለነበር፣ ወንድምህቶቼ እጃችንም ፌስቡክ ላይ የምትስተማሩ ወንድምህቶች እጃችሁ ትንሽ ሰብሰብ አድርጎ አደባ ሲይዙት፣ በንግግር የምንገልጽም ምላሳችን ትንሽ ሙናፊቅ ሆኗል የሚለው መጥፎ ነው። የተሰለፈበት አሰላለፍ መጥፎ ነው ሊባል ይችላል። ጠይብ መሰሉ ሪሓነቲ ሪሑሃ ጠይቡን ወጣዕሙሃ ሙሩን። ብትቀምሱት ሱብሓነላህ በጣም ይመራል። አርቲ በጣም ይመራል። ምናልባትም ደረቅ ጫት ከስር ከስር ያለ ይሄ ከላይ ከላይ ያለው ቀንበጡ ሳይሆን ደረቁ ከሱ በላይ የሚመር መራራ ልክ እንደ እሬት የሚመር ነው። የአሬቲ መራራነት ደግሞ ጆሮ ሁሉ እስኪያንቀሳቅሰው ነው የሚመር። ወመሰሉ ልሙናፊቅ ለዚ ላ የቅረኡ ልቁርአን ሱብሓነላህ። ውስጡ ሙናፊቅ ነው፣ ትራሽ የትራሽ ካንበር። ውጫዊ ደግሞ ዕልም የሚናገረው የሚዋሉ መሰሉ ልሐንዘላ ሐንዘላ የሚባለው ዛፍ አለ። አርጋጊሳ ይሉታል፣ ወይም ደግሞ ጉመሮ። ጉመሮ ወይም አርጋጊሳ የሚባለው የዛ ዛፍ ሽታውን በጣም ያቅለሸልሻል፣ ጣዕሙን በጣም ያቅለሸልሻል። አሬቲ ያ ናትራ ወይም ደግሞ አሬቲ በትግርኛው አትራን ይባላል። አትራን ናትራ ወይም ደግሞ አሬቲ ይባላል ደግሞ በአማርኛ። አለይኩም ሰላም ወረሕመቱላህ ወበረካቱ። ጠይብ ሙናፊቅ ሆኖ ሰውየው ቀልቡ በሽተኛ ነው፣ ቀልቡ ነጃሳ ነው፣ ቀልቡ ቆሻሻ ነው። ውጫዊ ደግሞ እስላማዊ የሆኑ ሁኔታዎች አይነበቡበትም፣ አይታዩበትም። እንዲህ አይነቱ ደግሞ መሰሉ ልሐንዘላ ልክ እንደ አርጋጊሳ ወይም ደግሞ ጉሞሮ፣ እንደ ጉሞሮ ነው። ሽታውም ያስጠላል፣ ጣዕሙም በጣም ያስጠላል፣ ይመራል። አላህ ስብሓነሁ ወተዓላ ይጠብቀንና ጣዕሙሃ ሙሩን ወላ ሪሓ ለሃ ያዕኒ ሽታ የላትም። መሰሉ ልሙናፊቅ ለዚ ላ የቅረኡ ልቁርአን መሰሉ ልሐንዘላ ጣዕሙሃ ሙሩን ወላ ሪሓ ለሃ ሽታ የላትም። ውጫዊ ደስ የሚል ሽታ። በእርግጥ እንትኑ ይሄ ፍሩቱ ስትከፍቱት እንደ ክርፊያት ክርፊያት ነገር ይሸጣል። ግመሎች ግን በጣም ይወዱታል፣ እንደዛ አይነት ዛፍ ማለት ነው። ወሃዘ ልሙናፊቁ ለዚ የቅረኡ ልቁርአን بحفظه ويتصور معانيه سلام منافق بيتا نتلني منافق سوي قران يقرا بحفظه ويتصور معانيه معناه يجنزبوال من منكون بتكبار باولو وقد يصدق انه كلام الله من الباتن بزمناتين قراني الله كلام ايدلم جبريل انجي كميلو سوت كله يتشاله نو منافق انه كلام الله يا الله كلام نو وأن الرسول حق يا الله ملكتنيا أونتنيا ملكتنيا ناتشو إلا ولا يكون مؤمنا مؤمن جنا يهون مؤمن جنا يهون منافق نو كما أن اليهود يعرفونه كما يعرفون أبناءهم وليسوا مؤمنين لكن دزاو أيهودا ويانوش عليهم لعائن الله سبحانه وتعالى يعرفونه حق يوقتال كما يعرفون أبناءهم لجوتشاتشو اندم يوقت بل أكثر من ذلك اندياهم كالجوتشاتشو ماوك يبلد ينبياتشن صلى الله عليه وسلم نبيينت يوقان يهوم بأيهو داويانوش مسكر النتنو عبد الله بن سلام رضي الله عنه ورضاه أيهو داوينو بل من علماء اليهود كأيهو داويانوش بتعام تلالك لك أو انتوش إن علماء مكاكل አንዱ ነበረ። ይህንን ቁርአን በሚነበብ ጊዜ يعرفونه كما يعرفون ابناءهم يمنو سنب يا رسول الله والله نعرفك اكثر مما نعرف به ابناءنا ልጆቻችን ከምናውቃቸው በላይ አንተን እናውቃለን ይሏቸው ነበር። ልጆቻችን ከምናውቃቸው በላይ አንተን እናውቃለን ይሏቸው ነበር። እኔ ልጄ ከእናቱ ጋር ተኛሁኝ እንጂ ልጄ ከየት እንዳመጣችሁ አላውቅም፣ እርግጠኛ አይደለሁም። ወአማ አንተ ከመምጣትህ በፊት አውሳፍህ በዚህ መልኩ ይመጣል ተብሎ በኪታባችን ተገልጾ ያን አውሳፍ ይዘህ የመጣህ ስለሆን በደንብ ነው የምናውቀህ ይሏቸዋል። የሰልማን አልፋሪሲ ረዲየላሁ ዐንሁ ወርዳ የአሰላለም ሁኔታም ሁላችሁም ታውቁታላችሁ። ሌላኛው ሑየይ ኢብኑ አኽጠብ የሚባል ሰውዬ ነቢዩ ዓለይሂ ሰላቱ ወሰላም ይህንንም ዓብዱላህ ብን ሰላም የሚያስተላልፈው ሐዲስ አለ። لما دخل النبي صلى الله عليه وسلم المدينة انجفل الناس إليه نبياتين كمكة ودى مدينة بمي مدو قزي سواج كله قرب لو قب قرب لو قرب لو مدو وكنت ممن انجفل إليه ودى النبي عليه الصلاة والسلام قرب لو كمدو سواج مكاكل عندون ينبر كنيلان مان عبد الله بن سلام حيي بن أخطب كنسو مكاك النبرو صفية ينبي ياتين عليه الصلاة والسلام بالبيت صفية بنت حيي بن أخطب يحيي بن أخطب لجنج بدعم سيد اليهود كأيهودا ويانوج آلة كوش مكاكل تالا لا كوش مكاكل عنده ينبرنو حيي بن أخطب نبي عليه الصلاة والسلام ودمدي ناسمتو السم قرب لو كهيب سوش مكاكل عنده نبرنا كيدو درسوا نبياتنا اياتشو عبد الله بن سلام نبياتنا اياتشو ሁለቱ አይሁዳውያኖች ናቸው። عبد الله بن سلام لك እንዳያቸው فلما رايته عرفت ان وجهه ليس بوجه كذاب النبي عليه الصلاه والسلام فيታቸው ሳየው አለ فيታቸው የውሸታም ሰው فيት አይደለም። سبحان الله ቀድም እንዳልኳችሁ አንዳንድ ሰው ገና ገጽታው ሲታይ ዝም ብለ የመጀመሪያ ገጽታው ሲታየው ውሸታም መሆኑ ወይም ሌባ ጭበርባሪ መሆኑ የሚያሳያል። ፊቱ ራሱ የሌባ ፊት ወይም ደግሞ የውሸታም ያጭበርባሪ ፊት የሚያሳያል። አንዳንዱ ደግሞ ሐያ ያለው ሙተዋድዕ የሆነ ወይም ደግሞ የተቋ የአላህ ፍራቻ ከፊቱ የሚነበብበት አለ። ከሰው ሁሉ መልካም ሰው ማለት ማን اذا رايته ذكرك الله ስታየው አላህን የሚያስታውስህ ነው ከሰው ሁሉ በላጭ ወይም ጥሩ የሚባለው። እና ነብያችን አለይሂ ሰላቱ ወሰላም የመጀመሪያ ጊዜ ሳያቸው አለ አብዱላህ ኢብኑ ሰላም ረዲየላሁ ዐንሁ ወርዳ عرفت ان وجهه ليس بوجه كذاب የውሸታም ፊት እንዳልሆነ አወቅኩኝና ወዲያውኑ እስልምና ተቀበልኩኝ። ግን መስለሜ ሳይታወቅ ያ ረሱላህ አይሁዳውያኖችን ሰብስበው አብዱላህ ኢብኑ ሰላም ማን ነው ይበሉልኝ በኋላ ሰልሟል ከተባለ በኋላ ስሜን እንዳያጠፉታል። እንደዛም ተደርጓል። አይሁዳውያኖችም እዛው ይያሉ አብዱላህ ኢብኑ ሰላምን ከመወገሱ በኋላ መልሰው ያጠፉበት ሁኔታ አለ። ወደ አይሁዳውያኖች የነብያችን ሰለላሁ ዐለይሂ ወሰለም አውሳፍ የአላህ ምንነትና ማንነት የዲን አልኢስላም ሐቀኝነት ከልጆቻቸው በላይ ያውቁታል ለሚባለው አባባል ሑየይ ኢብኑ አኽጠብ عليه من الله ما يستحق كالله يمجباو يستونا ايهوداوي نو يعلم ان النبي هو نبي حق اونتهنيا نبي مهناچو ياوقال انديت كتباله صفيا رضي الله عنها وارضاها كل غزيه سيمطو عليك اباتي اناغوتي يتقبابلو ياقفونيال اندي اباتي ياقفنيال አንዴ ሌላ ጊዜ ደግሞ አጎቴ ያቅፈኛል እየተቀባበሉ ያቀፉ እየሳሙኝ ነበር ወደ ቤት የሚገቡታል ህፃን ሆነው። የዛን ቀን ግን ምንም ነገር አላዩኝም። ሁለቱም ጥድፍ ጥድፍ ጥድፍ እያሉ ገቡ ወደ ውስጥ ገቡና ምን ሆነዋል ብዬ ተከትያቸው ገባሁኝ። አጎቴ ለአባቴ አሁ አሁ ይላል። ሰውየው እሱ ነው አይደለም ይላል። قال نعم هو هو استوس السنو الى حيي بن اخطب قل يا ايهوداويانوچ بتام عالم يميبالو سوي استوس السنو بتوراتاچن لاي سينگرن ينبره نبي استو راسو نو يمطوال انا منن وسلك سيلو وندمو قررت ان احاربه حتى اموت اسكاله تموت يدرس لواقا وسنيالو سبحان الله الكريم سبحان الله الكريم والله بتقاموكو عقلاچو يمشفنو يمشفنو كله يمياسايو ان احاربه حتى اموت እስከ ዕለተ ሞቴ ድረስ እዋጋዋለሁ። ሰው ከአላህ የወረደ መልእክተኛ መሆኑ እያወቀ እንዴት አድርጎ ወደ ጦርነት የሚገባ? ቢገባስ እንዴት አድርጎ ይሳካለታል? ሞራሉ ራሱ እኮ ከሱ ጋር አይሆንም። ለዚህ እኮ ነበር እያወቁ ስለሚዋጉ ሞራላቸው ሁሉ ይላሽቃል። ኸይበር ላይ ሲሄዱ ያ ሁሉ ሕስን፣ ያ ሁሉ መሳሪያ፣ ያ ሁሉ ቀለም፣ ያ ሁሉ ጀግና ተዋጊ ይዘው يعني ተልፈሰፈሱ። كما ان اليهود يعرفونه كما يعرفون ابناءهم لمنو تككلني اغلالس يا حيي ابن اخطب يا صفيه رضي الله عنها ابات يتناغرو يسو وندم غار هو ابرو هو يتناغرو عبد الله بن سلام لك انت يوهاچو جنا سايناغرو عرفت ان وجهه ليس بوجه كذاب سلمان الفارسي رضي الله عنه وارضاه بقي على غرق قد لا جنازه تكتلو هدو النبي صلى الله عليه وسلم ትካሻቸው ሲከፈት ያቺ ኻተመ ንቡዋ ሲያይ ኻተመ ንቡዋዋን እየሳመ እያለቀሰ ሰልማን አልፋሪሲ ክርስቲያን ነበረ። አብዱላህ ኢብኑ ሰላም አይሁዳዊ ነበረ። ሁሉም እንግዲህ ነብዩ አለይሂ ሰላሁ ሰላም ከመምጣታቸው በፊት የሚያውቁት አውሳፍ መገለጫ ባህያል። ሌሎቹ ሲታሉ ሁለት ሰዎች ወይም ሶስት ሰዎች ብቻ ናቸው ወይ ዑለማ የክርስቲያኖችና አይሁዳውያኖች? ላ يعرفون ابناءهم، يعرفون النبي صلى الله عليه وسلم كما يعرفون ابناءهم، وليسوا مؤمنين. مؤمنوش كنا يدلوا من كلكلاتشو كتبالا. الله سبحانه وتعالى واذا قيل له اتق الله اخذته العزه بالاثم فحسبه جهنم الى كرات. لمن كنيا وجن المتام ايهوداو ياروچم كنيا كايهود لمن الهونم ليروچم كنيا غوسال لمن الهونم የአረብ ቁረይሾች ራሱ እኮ ከጣኢፍና ከመካ ሌላ ትልልቅ ሰው ጠፍቶ ነው ወየት የሚላከው ብለው እኮ ነው አንቀበልም ያሉት እንጂ ነብይነት ከመላካቸው በፊት ነብዩ አለይሂ ሰላቱ ወሰለም አሳዲቁል አሚን እየተባሉ አልነበረም እንደሚጠሩት? እውነተኛው ታማኝ እያሉ እያሞካሹ እያሞገሱ አልነበረም የሚጠሯቸው? ወህይ ይዘው ሲመጡ ግን ካዚብ ካዚብ ሳህር ካሂን ማለት ጀመሩ። ምንም እኮ አንድም ቀን በሲህርም ሆነ በካህና ተሰማርተው አያውቁም ነብይ ሰለላሁ ዐለይሂ ወሰለም። ሰዎችም ያውቃሉ። وكذلك ابليس وفرعون وغيرهما ابليس እና فرعون ملك እንደዛው فرعون عليه لعنه الله وجاوزنا ببني اسرائيل البحر فاتبعهم فرعون وجنوده بغيا وعدوا حتى اذا ادركه الغرق قال امنت بالذي امنت به بنو اسرائيل وانا من المسلمين. سبحان الله يوم قال كلا عند الله املاك اندالله ما علمت لكم من اله غيري يا ناس يفكر ينبر سويه وها وسط سيسمت من دنيا له امنت بالذي امنت به بنو اسرائيل بنو اسرائيل بامنتوا بعند املاك امن يالله الله سبحانه وتعالى الان አሁን ነው እንደምታምነው? እስከ ዛሬ ድረስ ስታገበሰብስ ከርም ነው? አልየው ማን ነጂ ከበደኒ ባይሆን ሰውነትህ ያኒ ወሃውስ ተሰምቶ እንዳይቀር ወደ ውጭና ወጣሃልን ካንተ በኋላ ለሚመጡ ሰዎችም ተአምር ትሆናለህ አላቸው። አለው ለፍርዖን አለይሂ ረህመቱላህ አለው الناس ካሁን ድረስ እየታየ ነው ጀናዛው የፍርዖን ጀናዛ ግብጽ ላይ ተቀምጦ لكن من كان كذلك بوقت لا يهون سو لم يكن حصل له العلم التام والمعرفه التامه علم التام مولو يهون اوقتنا مولو يهون غنزابيه كن يلو من دي عينته سو فان ذلك يستلزم العمل بموجبه لا محاله معرفه تامه مولو يهون غنزابينا مولو يهون اوقت يالو سو بمياوقو نجر لا انديسرا ادرغوال كلاتين منجدي معصيه لا يكتتن يالو الله سبحانه وتعالى كاسكمطاتو اجر كم ياسغنيو ملكام نغراتو كله ايبوازننا يسنفن يالنو مكنياتو مندنو كتباله معرفه تامه يلنن مالتو مولو غنزابي اصحاب رسول الله صلى الله عليه وسلم كان على وجوههم مثل ركب العنزه لك يفيل قلبت نبر ميمسرو غنباراتو من اثر السجود كسجود ملكت يعني باهون ساعات يمنسغر سوجي من طافو شكارا سلهونه طقور يهونال ادل ينسو طقور ايدلم مثل ركب العنزة يا فيل قلبت نبرا ممسلو نجهنو نجهنو كسجود أثر السجود بزات عبد أولي نجهنو نبرا ممتايو كثرة سجودية بالزمالة ومع ذلك إذا ذكرت النار طارت أفئدتهم كأنها خلقت لهم ولم تخلق لغيرهم እሳት በሚወሳ ጊዜ በጣም ይደነግጣሉ በጣም ይጨነቃሉ ይተበባሉ እሳት ለነሱ ብቻ የተፈጠረች ይመስል وأما نحن إلا من رحم الله الله عزنا للسوق قال هنا بستقر عباداتكم زيرو ነው فرحاتكم زيرو ነው ለምን كتبعله صحاب رضوان الله تعالى عليهم وأرضاهم علم تام بما يذكر لهم من أحوال النار وأحوال الجنة وأحوال أصحاب النار وأصحاب الجنة يا جنة سويت الناس لجنة هنيتا سلا إسات الناي إسات هنيتا معرفة تامة سلا نبراتون ملو يهونا جن الزابي ما وقلنا ما جنزب يلي أيا عند سو ياو كان إما جن جن عادر كو ما سلاسل وين ما جنزب يمني بالو ليلة تجمعاري يهونا وكأتي أسفل لقوال مالك معرفة لما جنزب طيب فإن ذلك يستلزم العمل معرفة تنتام ما يلوسو علم بموجبه لا محالة بميوك أو أوكات العين بميباوك أو مسرات لمسرات ودوها لا أين ما يكرينويه لابد ولهذا صار يقال لمن لم يعمل بعلمه أنه جاهل ባወቀው ዕውቀት የማይሰራ ሰው ጃሂል ይባላል ለምን ከተባለ የሚሰራውን ስለማያውቅ ለዚህ ነው ሱረቱ ኒሳእ ላይ ተፍሲር ሲያስቀምጡ አላህ ሱብሃነሁ ወተዓላ انما التوبه للذين يعملون السوء بجهاله جهالة የሚለው حتى علم ያለው ሰውየው ጃሂል ሊያሰኘው የሚችል ስራ ይሰራል ጃሂል የሚያሰኘው ስራ باوكو مسارت يماي سراكو هنا مالتنو وكذلك لفظ العقل عقل يميلو عالم لكن دزاونو وإن كان هو في الأصل مصدر عقل يعقل عقلا عقل يعقل عقلا وارل عقل مصدر نو قاعدة الصرفيين يقراتشو سويت انجري ونفيد بلو عندان لصافو صرفيين عقل يعقل عقلا عقلا مصدر نو عقل فعل ماض يعقل فعل مضارع عقلا مصدر نو at the same time دقمو سم نو راسو عقل يميلو عقل اسم للملكة التي يميز بها المؤمن بين الحسن والقبيح مؤمن بلو يسكمت العلماء البلاغة لمن لأن الكافر لا عقل له كافر عقل يلوم قلب نو انجي يالو عقل يالو عقل يميبالو قلب لا يميكمت تچماري جنزابين يميفطر نوالو يميز بها المسلم بين الحسن والقبيح ولو كان للكافر عقل كافر عقل بنورو نورو لميز حسن الاسلام وقبح الكفر عقل بنورو نورو يكفر استليتانتنا የእስልምናን ውበት ባወቀ በተገነዘበ ነበር ይላሉ አቅል ግን መለከቱ يميز بها المسلم فقط لا عقل للكافر طيب ለምን እነሱ ራሳቸው እሳት ውስጥ ከገቡ በኋላ የሚናገሩት ንግግር ትልቅ አብነት ወይም ትልቅ ምሳሌ ይሆናል ለዚህ الله سبحانه وتعالى የእሳት ሰዎች እሳት ከገቡ በኋላ የሚናገሩት ንግግር كنجب بادرقو بمامتات مني لنال لو كنا نسمع أو نعقل ما كنا في أصحاب السعير لو كنا نسمع يمنا الدامت لب بلن يمنا الدامت بيهون نرو أو نعقل ويم يمنا الجنزب عقل هي ملكة يميز بها المسلم بين القبيح والحسن أنا نقزي وندمه توجي لزينو لو بلايسي صافو ካፊሮች የሚጽፉት ጽሑፍ ላትከተሉት ሌላ የላቸው መምላቸው ያለው ትለዚህ ነው አቅል ስለሌላቸው ሐሰንና ቀቢህ የሚያስጠላና የሚያምሩ እንኳን አይገነዘቡትም። the only thing ትዝም ይላቸው ምንድነው ወቅታዊ የሆነ ሰውን ማበሳጨታቸው ሰውን ከፕሮግራሙና ከዓላማው ማደናቀፋቸው የሰው ትኩረት መሳባቸው ብቻ ነው። ደሞ የረሱት ለምሳሌ አኺፍላህ የሚለው ንክንም ይያያችሁ ነው ፍትረ ፍትራ አይደለ ግን እኔ ማን እንደሆንኩኝ አታውቁኝም በአካል የምታውቁኝ ሰዎች ካልሆናችሁ በስተቀር አንድ ሰው ንክንም ይዞ የሆነ ሩም ውስጥ ገብቶ የሆነ ያልሆነ ለቅልቆት የሚወጣ ሰው ለራሱ ማይጠቀምም ያ ጽሁፍ የሚያነቡ ሰዎች ማይጠቀሙም ሰዎች በማናደዱ ምንም የሚያገኘው ጥቅም አለ መኖሩ አቅል እንደሌለው ይጠቁማል። አቅል ያለው ሰው ምንድነው ጥቅሜ ምንድነው ዱንያዊ ጥቅሜ ምንድነው አኺራዊ ጥቅሜስ ምንድነው ከክብሬ አንጻርስ ለምሳሌ እኔ ስጽፈውኩ ሰው ባያየኝም እንኳን እየጻፍኩት ይያለ ህልና የራሱ ይወቅሰኛልኩ ህልና ይወቅሰኛል ምን ያረግልህልኩ ይለኛል መቼም ደንቆሮ ካልሆንኩኝ በስተቀር ህልና ያለው ሰው አሰላስለው ምንድነው የምጠቀመው አንድ ጽሁፍ አንድት ቃልም ትሁን ስጽፋት ምንን ፈልጌ ነው የሰው ትኩረት ወዴት ለመውሰድ አቅል ያለው ሰው ያአላህ ስብሐነ ወተዓላ መልእክት መጥቶለት አሰላስሎ ተገንዝቦ ወደ ትክክለኛው መንገድ የሚሰማራ ነው በሸሃደት اهل النار بعد دخولهم ولكن الله سبحانه وتعالى فيومئذ لا يعذب عذابه احد ولا يثق وثق فيومئذ يتذكر الانسان وان له الذكرى سو كل يعني اسات بدنيا يالن بنبياتوج اماكانينت كزام بحالا ينبياتوج وارثوج يونو علماء بنسو اماكانينت ሲያስታውሱና ሲያስጠነቅቁን ነበሩ። እንግዲህ በአሁኑ ሰዓት ግንዛቤ የሚባል የለም አቅል የሚባል የለም ዝም ብለን ስሜታችን ወደ ነዳን ሁሉ የምንነዳ ሰዎች ሆነን እንጓዛለን። ለክ የው መልቂያማ ስንሄድ ምንም አማራጭ ያለላት ጠባብ መንገድ አጣብቀኝ ውስጥ ከገባን በኋላ ዱንያ ላይ ያለን በዑለማዎች አማካኝነት የሚሆን ነቢያቶች የደረሱ በነቢያቶች አማካኝነት ሰሃባዎች ጋር የተገናኙ በሰሃባዎች አማካኝነት ሲያስታውሷቸው የነበሩ ያኔ ይገነዘባሉ። يتذكر الانسان وان له الذكرى ማስታወስ መገንዘቡ ምን ያደርግለታል አሁንማ ምን ያደርግለታል ይላል الله سبحانه وتعالى الله بدنيا لا يالن يا الله يمفلك ግንዛብ የው ይስጥ ይሄን በኋላ የምንገነዘበው ግንዛቤ ወጋ ይለው የእሳት ሰዎች ምን ይላሉ لو كنا نسمع او نعقل ما كنا في اصحاب السعير ሰምተው የሚገነዘቡ ብንሆን ኑሮኩ የእሳት ሰዎች ባልሆን ነበር አሁን ይሄ ባልሆን ነበር ወይም እንዳንሆን የሚለው ጥንቃቄው ራሱ ዱንያ ላይ ያለን የምንለው ነው የምናስተላስለውና የምንገነዘበው ነው ያኔ ከሄድን በኋላ ግን ወጋ ይለው ومن فعل ما يعلم انه يضره فمثل هذا ما له عقل يميغداو اندهونه يميغداو نجر اندميغداو ياوقه يميسرا سو عقل يلهو ميلاد عقل يميبال يلهو اندميغدا ياوقهو كسراهو عقله تشفنوال خلاص قلب لي نوره يخلال لب لي نوره يخلال عقل يميبالو كن الملكه التي يميز بها المؤمن بين الحسن والقبيح يلج بتفتالج وقتاوي سميت اطفتوا هتان مالج فكما ان الخوف من الله يستلزم العلم به فالعلم به يستلزم خشيته يهن دمو بطان سبحان الله لا جنم لنقل الزوم يكبر فكما ان الخوف من الله الله المفرد يستلزم العلم به الله لنبتاوك እንደሚገፋፋ ሁሉ فكذلك العلم فالعلم بالله ايضا يستلزم خشيته اللهን ያወቀም اللهን እንዲፈራ ያደርገዋል اللهን የሚፈራ ሰው ደግሞ ያ የምፈራው አካል ምንድነው ብሎ አላህ እንዲያውቅ ይገባዋል። ስለዚህ ወዴት ይሄዳል? ወደ ተውሂድ ይሄዳል። ተውሂድ ያስተካክላል። አስማ ወስፋት ላይ ፎከስ ያደርጋል። በብዙ ቦታዎች የተረሱ ይሆኑ ተውሂድ አስማ ወስፋት የሚባሉ ናቸው። አላህ ማን ነው? የአላህ መገለጫ ባህሪያት ምንድናቸው ብሎ አላህን እንዲያውቅ ይገፋፋዋል። አላህን የሚፈራ አላህን ያውቃል። አላህን የሚያውቅ አላህን ይፈራል። አላህን የፈራ ወደ የትም መሸሻ እንደሌለው ስለሚያውቅ የትም መሄድ አይችልም። አላህን የሚያውቅ ደግሞ አላህን ከመፍራት ውጭ ምንም አማራጭ የለውም። አላህን የማይፈራ አላህን የማያውቅ ምንድን ነው? ሐመጅ ሐመጅ ለሐመጅ የሚባል ይሄ አር የሚያንከባልለው ዓላማ የለው። ቆሻሻ እየሰበሰበ መሬት ለመቅበር አላሁ አዕለም። ብቻ በዛሂሩ ሲታይ ዓላማ የሚባል የለው። ጠይብ አላህን ስብሓን ወተዓላ ወኸሽየቱ ተስተልዚሙ ጣዓተሁ። አላህን መፍራት ደግሞ አላህን እንድንታዘዝ ያደርገናል። አንዳንድ ጊዜ አላህን ይፈራል ይባላል። አንዳንድ ሰው ምን ያደርጋል? ሁልጊዜ እንዳለቀሰ ይኖራል። ለቅሶ አምሩን መጥሉቡን ወመምዱሑን፣ የሚሞገስ የሚመሰገን የሆነ ስራ ነው። ወላኪነሁ ለይሰ ካፊያን፣ በቂ ግን አይደለም። አላህን የሚፈራ ሰው ፍርሃቱ በለቅሶ ብቻ ሳይሆን የሚገልጸው ቢጣዓት ላህ ስብሓነሁ ወተዓላ፣ አላህ የሚፈልገው ቦታ ላይ እንዳይጠፋ፣ አላህ የሚጠላው ቦታ ላይ እንዳያገኘው እየተጠነቀቀ ልክ አቢ ሁረይራ ረዲየላሁ አንሁ አርዳህ ለዑመር ብን አልኸጣብ ረዲየላሁ አንሁ አርዳህ እንደገለጽሏቸው ስለ ተቋን አስመልክቶ የአላህ ፍራቻ ማለት ምንድን ነው ሲሏቸው ዑመር ብን አልኸጣብ ለአቢ ሁረይራ ያ አሚር አልሙእሚኒን ሀል ሰለክተ አርደን ዛ ሸውኪን፣ እሾሃማ በሆነ ቦታ ሂደህ ታውቃለህ አሏቸው። ቃለ ነዓም፣ ቃለ ፈማዛ ሰነዕት፣ ቃለ ሸመርቱ ወዐዘልቱ አው ዐደልት፣ በደንብ ታጥቄ ቆፍጠን ብዬ እዘላለሁ ወይም ደግሞ እሾሃማ ቦታ እየተጠነቀቅኩኝ እየተሽሎከለኩኝ አልፋለሁኝ አላቸው። አሉ ዑመር ብን ኸጣብ ለአቢ ሁረይራ፣ አቡ ሁረይራ መልሰው ፈከዛሊከ ተቅዋ፣ ተቅዋ ማለትም እንደዛው ነው። እየተሽሎከለክ አላህ የሚፈልገውና የሚወደው ብቻ እየመረጥክ መስራት ተቅዋ ይባላል። አላህ ስብሓን ወተዓላ የሚፈልገው ቦታ ላይ መገኘት፣ አላህ የሚጠላው ቦታ መራቅ፣ ይሄ ተቅዋ ይባላል። ኸሽያ የሚባለው ይሄ ነው። የሚያለቅሱ ወይም ቁርፍድ ብለው የሚሄዱ ወይም የተቀዳደደ ልብስ የለበሱ ነው እኛ ተቅዮች የምንላቸው። ኃይለኛ እሳት የላተ ነጋዴ ሆኖ ተቅይ መሆን ይችላል። ገንዘቡ ከሐራም እንዳይመጣበት ሐራም ቦታም እንዳይወድቅበት እየተጠነቀቀ የሚነግድ ነጋዴ፣ ገበሬ እርሻ እያረሰ ገበሬ ሆኖ የአላህ ፈሪና ተቅዋ ያለው ሰው አላህን የሚፈራ ሆኖ መኖር ይችላል። ከጎረቤት እርሻ እያፈሱ ወደ እርሻቸው አፈር እንዳያመጡ፣ እንዲሁም ሲያርሱ የጎረቤታቸውም ጨምረው እንዳያርሱ እየተጠነቀቁ የሚያርሱ ገበሬዎች አላህን የሚፈሩ ናቸው። ፍየል አርብቶ አዳሪ አርብቶ አደር፣ ከብት እያረባ ግመል እያረባ የሚተዳደር ሰው አላህን የሚፈራ ትልቅ ተቅይ ሊሆን ይችላል። አናውቀው። የግድ ተቅዋ የሚለው የተቀዳደዱ ልብስ ለብሶ ሁልጊዜ አንገቱ ደፍቶ ምንም ከዒባዳ ጋር ያለለው የማይገናኝ ዒባዳ ላይ ያን ያክል ዝም ብሎ ዜሮ የሆነ ሰው በዚህ መልኩ አይደለም የምንገልጸው እንሻአላህ። ጠይብ ፈልኻሊፉ ምን አላህ ፈልኻኢፉ ምን አላህ ሙምተሲሉን ሊአዋሚሪህ ሙጅተኒቡን ሊነዋሂህ። አላህን የሚፈራ ሰው አላህ ላዘዘው ትእዛዝ ሰጥ ለጥ ብሎ የሚገዛ የሚሰራ ነው። ሙጅተኒቡን ሊነዋሂህ፣ አላህ ለከለከላቸው ክልከላዎች ደግሞ በሚገባ ሁኔታ የሚከለከል ነው አላህን የሚፈራ የሚባለው። ወሃዳ ሁወ ለዚ ቀሰድና በያነሁ፣ ልናብራራው የፈለግነው እንግዲህ ይህ ይመስላል ይላሉ ሼኹ ረሒመሁላሁ ተዓላ። ወኢላ ቀድሪ ሃዛ አክተፊ جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته. مايك فري. ሰላም አለይኩም ወራህመቱላሂ ወበረካቱ የላችሁ መሰለኝ ዝም ብዬ ነበር ምለፈልፎ ማለት ነው አላሁ አክበር ሙሐበቱ አልቁርአን ጀዛከ አላህ ኸይራን ኢንሻአላህ ቻርጀሬ ቤት ጥየው መጥቼ ባደረው ቻርጅ ነው አልሞላሁትም ነበር እዚህ ላይ ቀይ ያበራ ስለሆነ ሳይጠፋብኝ ላቁም ብዬ ነው አይነው አንድ 10 ደቂቃ እንደቀረ አፉ በሉኝ አላህ ሱብሃነሁ ወተዓላ መልሰው መላልሰው የሚገናኙ ደጋግ አላህ ባሮች አድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሁብቱል ቁርአን ብስምላህ አሰላሙ አለይኩም ወራህመቱላህ ምነው እጅ አወረዳችሁ ወንድሞች አድሚኖች ምነው ምን አጠፋው ምን አጠፋው አላህ ሙስሊም አይደለም እንዴ እኔም እኮ እንደ ልብ የሰው ልብ ውስጥ ያለው ሰው እኮ የለውም እንደዚህ አይነት ጸብ ያለኝ እናንተ ሩሙ የምትከፋፍሉት እኔ እንደዚህ አይነት ሰው አይደለም እኔ ሩሙ እኔ ሱሩሙ ወንድሞች እንደዚህ ሰው አትጣሉ ያጀማ እኔ እንደው ማች ያዘ ሰውዬው በጣም የገረመኝ እንዴት አውቆ ነው ታለኝ ወልዳው ገና ለገና የምናገረው ሰው ነገር አውቆ ነው እንዴ? እንዳ ኡስታዱ ካለ አለ አንድ ጥያቄ ጠይቆ ነበር። አኩፊላ አለ። አዎ ኢንሻአላህ خير ነው እንዴ? ወልዳው ማለት ነው። አዎ ኡስታድ እኔ አንድ ነገር ጥያቄ ገባኝ። አንድ አላህ ሱብሃነሁ ወተዓላ ምፈራሱ አላህን ፈራሶ በምንድን ነው የምናውቀው ኡስታድ? እኔ አሁን በራሴ እኔ ሙስሊም ነኝ ወንድሞችና እህቶችን ሁሉ ባሉበት ቦታ ወልዳሉ። ያሉበት ቦታ ወደ ይካፈላሉ በተለይ ኮሙኒቲ ቦታም በመስጊድ ቦታም በባልቶ ቦታም ሁሉ ቦታ ሲሜን አሳይቼ ከወንድሞችና እህቶች ጋር ይካፈላሉ እንደዚህ የማይከፈሉ ሰዎች ሙስሊሞች ወንድሞቻችን እንዴት ነው ልባችን ማጥራት የምንችለው ይሄ ነው እኔ የምመለስ ይሄን ነገር መልስ ጀዛኩም الله خير አላህም ወደው እንግዲህ ያው አልሙስሊም አሁን ሙስሊም ነው እንዴት ነው አሁን አልሙስሊም አሁን ሙስሊም ይባለው እንዴት ነው እኔ ለብቻው ቤት ውስጥ ቁጭ ብዬ ነው እዛኛው አንድ ለአንድ ሳንታወቅ ነው እንዴ ነው ይሄ ነገር ነው ግራ ይገባይ እሺ ኢንሻአላህ እኔ ብዙ ጊዜ ይሄን ነገር ነው ማሳስበው ኡስታዝ ግልጽ ሆነሉ አመልሱልኝ ወይ ቻርጅም ጋር አለቀብኝ ስላለች ነው ጀዛኩሙላሁ ለመጀመሪያ ግን የሩም ባቴ ማሻአላህ እኔም ያው አላህ ሱብሃነሁ ወተዓላ ንጹህ ሆነ ሙስሊም አላህ ያርገን አላህ ሱብሃነሁ ወተዓላ ማንኛውም ወንድምና እህቶችን ከአንድ አይን ካል ሰው አላህ ሱብሃነሁ ወተዓላ ያርገን ለአኸራችን አስበን ለዚህ ዱንያ ቀላሽዋ ትተን በከልብ የምንዋረድ ሰዎች አላህ ሱብሃነሁ ወተዓላ ያርገን። አላህ ሱብሃነሁ ወተዓላ ምወድል ልክ ከእናታችን ንጹህ ሆድ እንደወጣን ልክ እንደዛ ንጹህ ሆነን ከአላህ ሱብሃነሁ ወተዓላ ጋር እንዲህ መገናኘት እንፈልጋለን እና አላህ ሱብሃነሁ ወተዓላ እግራችን ቤት ሆኖ እግራችን ደጅ ሳይሆን እግራችን ሙሉ ቤትና እግራችን ሙሉ በሙሉ ሰውነታችን ወደ ዲናችን የሚገባ ሰዎች አላህ ያርገን። አንድ እህቴና አንድ ወንድሜ ለአላህ ሱብሃነሁ ወተዓላ ምወዳትን ከልብ ምወዳትን በገበያሙን በባልቶግሁን በማንኛውም ኮሙኒቲውን በማንኛውም እህቴ ወንድሜ ከልብ ምንዋደ ሰዎች አላህ አርገን። ትልቁ ነገር አላህ ምወደው ነገር ይሄ ነው። ጀዛኩሙላሁ ኸይር አላህ ይደራችሁ። አላህ ሱብሃነሁ ወተዓላ ኡስታዶቻችን ዑላሞቻችን የታሰሩብንም ኢንሻአላህ አላህ ሱብሃነሁ ወተዓላ ማሻአላህ አላህ የተቸገሩ ወንድሞችና እህቶቻችንም በዓለም ባሉትንም አላህ ፈረጀት ያምጣልንም እኛንም አላህ ስብሐት ምድር ላይ ያለነው ሙስሊሞችና ወንድሞች ረሃመት የምንደራረግ የምንተዛዘን አፉ የምንባባል አላህ ያርገን። እኛ ከምድር ላይ ያለነው አፉ ስንባባል ስንዋረድ አንድ ስንሆን ብቻ ነው አላህ ስብሐት ወተዓላ ከመላይካዎችም እኛም ረሃመት ያርጉልናልና ከልብ ረሃመት የምንደራረግ የምንዋረድ አፉ የምንባባል ከመጥፎ ነገር ካለ ይሄ ነገር መጥፎ ነው ይሄ ነገር ጥሩ አይደለም ተባብለን በአንድ አይን በአንድ ልብ በአንድ አካል ሄደን ለተፍ ለሙስሊሞች ጎን የምንቆም ሰዎች አላህ አድርገን። ጀዛኩም አላሁ ልጀዛ። አላህ ስብሓን ወተዓላ ምንጊዜም ለአላህ ስብሓን ወተዓላ አኸራችን አስበን ለአላህ ስብሓን ወተዓላ መወደን ይዘን በነቢያችን ስለ ላ ሰለም ፈለግ ይዘን ሁላችንም የጥቅማችን ትተን በአላህ ስብሓን ወተዓላ በመወደው በነቢያችን በመወደው በማንኛውም የልብሳችን ለአኸራችን የሚያናስበው የሚያሳስበን አላህ ስብሓን ወተዓላ አድርገን። ጀዛኩም አላሁ ልጀዛ። ወንድሞችና እህቶች ከልብ ነው መወዳችሁ። ከአላህ ስብሓን ወተዓላ የሚበልጥ ነገር የለምና ያጠፋሁትም የተሳሳትኩ ነገር ካለ ከነፍስያና ከሸይጣን ነው። ጥሩ ነገር ከተናገርኩ ከአንዱ አላህ ስብሓን ወተዓላ ነው። ሰላም አለይኩም ወረህመቱላሂ ወበረካቱ። ማይክሪ ወንድሞችና እህቶች።